والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، فالسلام عليكم ورحمة الله وبركاته. ثم أما بعد، فالآية التي نبدأ بها درسنا اليوم هي الآية 46 من سورة الرحمن. مرحبا إخوتي وأخواتي، تنش connection بيبلو إنه يقويه تنا unable to connect unable to connect إلينا سلازي سلا رفركو عفو بلوين. ኢንሻአላህ በቀጥታ ወደ ተፍሲሩ ነው የምንሸጋገረው። ከትላንት ወዲያ ነበረ ሱረቱ الرحማን ጀምረን እስከ 45ኛው አያ ድረስ አይተን ነበር። አሁን ደግሞ ከ 46ኛው እስከ 78ኛው አያ ድረስ እንዘልቃለን ወኢንሻአላህ። ኸይራን ወሊመን ኻፈ መቃመ ረቢሂ ጀነታን ኢላል አላህ ሱብሃነሁ ወተዓላ። ከዛ በፊት ኢንሻአላህ ከዛ በፊት ስለ አዛብ ሰዎች ተናግሯል። ዩዕረፉል ሙጅሪሙነ ቢሲማሁም فيؤخذ بالنواصي والأقدام إلى إن ولمن خاف مقام ربه. مقام ربه مالت من دنو ولمن خاف مقام ربه جيتاو فيت مقوم لفراسو. جزاكم الله خير. مقام يميلو بوتانو قاما قوما مالت نو يقومو يقومال قياما نو مقوما سو يميقوم بس بوتا ميم يجمر بتال مقام. لمثالي كطعم مطعم كسجد مسجد كذهب مذهب هكذا وك جلس مجلس رزي وقام مقام يبال البوتاو نو. ولمن خاف مقام ربه جيتاو فيت ميقوم بتن بوتا من بي لملس نو جيتاي فيت بمتيقبت غزي بلو سغات يازو سو مالن يفراسو. ولمن خاف مقام ربه على ان الله جنتان على جنتان مالتو الله ولت ያትክልት ስፍራዎች ይሰጡታል ለዚህ ሰው ጀነታን። ታን አሊፍ እና ኑን የዱዋል ማርከርስ ናቸው። ረጁል ረጁላን ጀና ጀነታን አከዳ ለዚህ ዱዋል ማርከርስ ናቸው አሊፍ እና ኑን በአረብኛ። ወሊመን ኻፈ መቃመ ረቢሂ ጀነታን ጌታው ፊት መቆምን ለፈራ ሰው ጀነታኒ ሁለት ያትክልት ስፍራዎች አሉት ይሰጣዋል ይላል። ቀላል እንዳይመስለን። فبأي آلاء ربكما تكذبان ይላል። فبأي بيتኛው آلاء آلاء ማለት ጸጋ ማለት ነው። آلاء ጸጋ። فبأي آلاء ربكما بيتኛው የጌታችሁ ጸጋዎች تكذبان ነው የምታስተባብሉት እናንተ ሰዎች እና ጅኖች ይላል። تكذبان ሲል ስቲል ሁለት መሆኑን የሚጠቁም አሊፍ እና ኑን አለ። تكذبان أيها الثقلان وأيها الإنس والجن فبأي نعماء ربكما تكذبان بيتنيا ويجيتاتشو سأقانو متاستباب بلوت إلا ذواتا أفنان. إنني ولت ያትክልት ስፍራ ዘዋታ ይላል አፍናን የቅርንጫፎች ባልተቤት የሆኑ ናቸው ፍራፍሬዎቹ ይላል የፍራፍሬ ዛፎቹ ዘዋታ አፍናን አፍናን ማለት ቅርንጫፍ ቀንዘል ማለት ነው ዘዋታ አፍናንን አለ ዘዋታ ማለት ባለቤት የሆኑ ማለት ነው ወንዱን ዙ ይባላል ለምሳሌ ዙል ጊና የሀብት ባለቤት ዙ አውላድ ዙ ማል ይባላል ሴቷ ከሆነች ዛቱ ትባላል ዛቱል ሐያ እምራአቱን ዛቱ ነሰብ ሁለት ሲሆኑ ነው ዘዋታ የሚለው አረብኛ ባለቤት የሆኑ ናቸው አፍናን የቀንዘሎች ባለቤት የሆኑ ናቸው እነኚህ ጀነቶች ይላል አላህ ከጀነት ሰዎች ያድርገን እንዲህ ያለን ያትክልት ስፍራ ከሚሸለሙ ሰዎች አላህ ያድርገን እንማጸነዋለን فبأي آلاء ربكما تكذبان بيتኛው የጌታችሁ ጸጋ ነው መታስተባብሉት فيهما بنኚህ فيهما بنኚህ ሁለት ያትክልት ስፍራዎች ውስጥ አይናኒ ምንጮች አሉ ምንጮች አይን ነው አንዱ ምንጭ አይናኒ ምንጮች አሉ ተጅሪያኒ የሚፈሱ ጀነት ውስጥ የሚፈሱ ምንጮች ናቸው ይፈልቁና ከዛን በጅረት መልክ ይፈሳሉ አይናኒ ተጅሪያን فبأي آلاء ربكما تكذبان بجيتኛው የጌታችሁ ጸጋ ነው መታስተባብሉት فيهما በእነኚህ ሁለት ያትክልት ስፍራዎች ውስጥ من كل فاكهة ከእያንዳንዱ ፍራፍሬ من كل فاكهة ከእያንዳንዱ ፍራፍሬ ዘውጃኒ ሁለት ጥንድ ጥንዶች ይቀርቡለታል በቁጥር ሁለት ማለት ነው አይደለም ዘውጃኒ ማለት ሁለት ጥንዶች አረጥብ ወልያብስ ተብሏል አረጥብ ወልያብስ እርጥብና ደረቅ ለምሳሌ የተምር እርጥብ ተምር አለ ሩጠብ ደረቅ ተምር አለ እንዲህ ማለት ነው እርጥብና ደረቅ زوجاني فبأي آلاء ربكما تكذبان متكئين يتنفلسسو يتمچاچو يخونالو على فروش فروش فراش يميلو جمعنو على فروش بفراشوچ لاي انني فراشوچ وي منطافوچ بطائنها بطائن كوست يالو غسغواس ጉስጓስ ይሉታል በአማርኛ ከውስጥ ያለው ጉስጓስ በጣኢኑሃ ምን እስተብረቅን እስተብረቅ ማለት ሐር ነው ወፍራሙ ሐር ነው ወፍራሙ ሐር እስተብረቅ ይባላል በጣኢኑሃ ምን እስተብረቅን የፍራሾቹ ጉስጓስ ከውስጥ የሚደረገው ምን እስተብረቅን ከወፍራም ሐር ነው አለና وجن الجنتين على جنا مالت فري مالت نو جنا يبالال لذي وجنا جنا مالت فرافريوچ مالت نو وجن الجنتين اذ يتتقسوت ሁለት ያትክልት ስፍራዎች የፍራፍሬ ዛፎቹ جنا ፍሬያቸው ዳኒን ቅርብ ነው ሩቅ ሆኖ አያንጠራራም ዛፍ ላይ አያስወጣ እሾሃማ አይደለም ዳኒን ይላል ምን ማለት ነው ዳኒን ማለት ዳኒ ማለት ቅርብ ማለት ነው ደና የድኑ እና አንድ የጀነት ሰው ቁጭ ሲል ዛፉም ያለበት ቦታ ዝቅ ይላል ሲቆምም ከፍ ይላል ለምን ቁጭ ብሎ ላይ ከሆነ ሊነሳ ስለሆነ ይሄም ከልፋት ተቆጥሮ ቆሞ እንደሆነ ደግሞ ዝቅ እንዳይል እንዳጎነብስ ይሄም ከልፋት ተቆጥሮ በእጅ ርቀት ወደ አፍ አካባቢ ዝቅ ብሎ ይንጀራካል እስኪ ቢላህ አለይኩም በህልም እንኳን ይከብደናል አንድ የፍራፍሬ ዛፍ ጥላ ስር ሄደን ቁጭ ስንል ፍራፍሬዎቹ ወደኛ ተንጀርገው ከዛን በእጅ ርቀት እንኳን ብናገኛቸው ምን ያህል ያስደስታል ጀነት ውስጥ ፍላጎቶች ሁሉ ይሟላሉ ወጀነል ጀነተይኒ ዳን ይላል ጀና ፍሬ ማለት ነው የሁለት ያትክልት ስፍራዎቹ ፍሬ ለሚበሩ ሰዎች ቅርብ ነው فبأي آلاء ربكما تكذبان فيهن በነኚህ ጀነቶች ውስጥ قاصرات الطرف طرف ማለት የአይን እይታ ነው አይ ብሊንክ ቃሲራቱ ጠርፍ እይታቸውን አሳጣሪዎች ሆኑ ባላቸውን ቀና ብለው አይተው ምልስ የሚሉ ማለት ነው የባልና ሚስት በሙሽርነት ዘመን በጫጉላነት ጊዜ ወደ ኋላ ሄዳችሁ ያገባችሁ ሰዎች እስቲ አስተውሱት ባልና ሚስት እየተፋፈሩ በጣም እየተነፋፈቁ ሚስት ባልን ቀና ብላ አየት ታርጋ ረጅም ጊዜ ማየት አትችልም ህፍረት ይስማ እንዳትና ደሞ አይኗን መለስ ታደርጋለች ሶ ያን ጊዜ ማለት ነው ወንዶች ምን አህል ሚስቶቻቸውን ይወዳሉ እንዲ ያሉ ሴቶች ናቸው የሚወደዱት አልገባቸውም እንጂ የዱንያ ሴቶች ናም እና ይሄን ቢያውቁ ኖሮ በተሸፋፈኑ ነበር ስፔሻሊ ዌስት ላይ ያሉ ሴቶች ተላልጠው ሁሉ ነገራቸውን ያሳያሉ ሶ ምን ቀረ ስለዚህ የእንትን የሴክስ ኦርጋን ሆኑ ማለት ነው እቃዎች ይሆናሉ ሰብአዊነታቸው ይገፈፋል ይነሳል ሶ ሰብአዊነታቸው ሲገፈፍ ሴቶች ሀያቸው ሲነሳ ውበታቸውን በዛው ይሄዳል እና የአንዲት ሙስሊም ሴት ውበቷ ሂጃቧ ነው ሰውነቷን ስትሸፍን ስትደብቀው ያስደነግጣል ይሄ ነው ስለዚህ የወንዶችን ልብ እንኳን ለመግዛት ሴት ልጅ መከናነብ ነው ያለባት ሶ ከሂጃብ በስተጀርባ ያለውን ነገር ነው ወንዶች ሚናፍቁት ይሄማ ሁሉ ሰው ያየው ሱብሃንአላህ public property ይሆናል አኡዙ ቢላህ ለዚህ የጀነት ሰው ሴቶችን አላህ እዛ ውስጥ ቃሲራቱ ጠርፍ ይላል ቃሲራቱ ጠርፍ እይታቸውን አሳጣሪዎች አሉ ለም የጥሚስሁነ ያልገሰሳቸው የሆነ ክብረ ንጽህናን መውሰድ ጠመሰ ይባላል مجسس لم يطمثهن انس قبلهم كنرسو بفيت سوم يهن ولا جان جانم سوم يهن جان جنم يالجسساتشو يهونو دنگلوچ بوستو قالو يلا بنني ሁለት ያተክልት ስፍራዎች دنيا لي مؤمن هونو ያለፉ ሴቶች በእንዲ መልኩ እንደገና ይሞሸራሉ ከሑር العين በላይ ያምራሉ መልሰው ድንግል ይሆናሉ አግብተው በክብር ብዙ የወለዱ በዚህም ያረጁ ሙእሚን ሴቶች ከሑር العين ይበልጣሉ እንደነሱ የሚያምር የለም فيهن قاصرات الطرف لم يطمثهن انس قبلهم ولا جان فبأي آلاء ربكما تكذبان بيتኛው የጌታችሁ ጸጋ ነው ታዲያ መታስተባብሉት እነኚህ ሴቶች كأنهن الياقوت الياقوت ማለት ቀይ ሉል ነው اللؤلؤ الاحمر ቀይ ሉል ياقوت ይባላል والمرجان مرجان دغمو انصباراقي يهونه معدن نو اكالو يميابرا دايموند مرجان يلوتال اندزا اكالاچو يميابرانا يمياشبرق يهونو ناتشو فبأي آلاء ربكما تكذبان بغيت بيتنياو يغيتاچو صغا نو ታዲያ ተከዝባን متاستባብሉት ኢላ ላላ فبأي آلاء ربكما تكذبان ከዛን الله من على هل جزاء الاحسان الا الاحسان هل جزاء الاحسان لمهونو يماسامر مندا هل جزاء الاحسان علىنا الا الاحسان على ما سامر انجي من اللي هون يشلال حياتون يا سامر اكاهدون يا سامر نققرون يا سامر سو من داو من اللي هون يشلال اندزاو الله يا سامر اللتال ملكام يا درق اللتال اينو الاحسان مالت ما بجت ما سامر مالتنو هل جزاء الاحسان الا الاحسان الذي سو يسامر الله ياسامر لتال اكايدون سياسامر نغغرون سياسامر عباداون سياسامر صدقاون سياسامر صومون سياسامر نفوق يهونن سو بمسطت نفوقنتون سياسرساو ياكورفن سو عفو بمالت بماناجر ግንኙነትን ሲያጠነክር ሀከዛ ሀል ጀዛኡ ልኢህሳኒ ኢላ ልኢህሳን ያሳመሩ ያላህ ባሮች ያማረ የሆነ ምንዳ ይጠብቃቸዋል ፈቢአይ አላ ረቢኩማ ቱከዚባን ወሚን ዱኒሂማ እላይ ከተጠቀሱት ሁለት የአትክልት ስፍራዎች ባሻገር ማለት ነው ኦን ዲ አዘር ሳይድ ዱኒሂማ ወሚን ዱኒሂማ ከነሱ ባሻገር ደግሞ ጀነታኒ ሁለት ሌሎች ያትክልት ስፍራዎች አሉ። فبأي آلاء ربكما تكذبان بيتኛው የጌታችሁ ጸጋ ታስተባብላላችሁ። مدحامتان ይላል የጠቋቆሩ ናቸው مدحامتان ሙስወደታ ጀነት የጠቋቆሩ ምን ማለት ነው ጫካ ነው ከለምለምነቱ የተነሳ በጣም ደማቅ አረንጓዴ ይሆንና ከሩቅ ሲታይ ጥቁር ይሆናል ክሎሮፊሉ ማለት ነው እንደዚህ አረጓል ሙድሃመታን በጣም የጠቋቆሩ ናቸው ያትክልት ስፍራዎቹ እጅግ ለምለም ከመሆናቸው የተነሳ فبأي آلاء ربكما تكذبان بيتኛው የጌታችሁ ጸጋ ተከዝባኒ ታስተባብላላችሁ فيهما በነኚ ሁለት ያትክልት ስፍራዎች ውስጥ አይናኒ ምንጮች አሉ ነዳኸታን ማለት እሚንቧቡ ማለት ነው እንደ ፏፏቴ የሚፈልቁ ማለት ነው ነዳኸታን ነዳኸ ማለት ውሃውን ቸለበሰ አንዲ አምባባ ማለት ነው አንጀቀጀቀ ነዳኸታን ከመሬት ሲፈልቁ ነዳኸታን በፏፏልኩ የሚወጡ እና የሚንቧቡ ናቸው እንዲህ ያሉ ምንጮች አሉበት በውስጡ ይላል ነኝ ምንጮች ደግሞ አካባቢያቸውን በጭቃ የሚለውሱ አይደሉም ጭቃ የለም በወርቅና ብር በተሰሩ ቻነልስ በነኛ ቦይ ውስጥ ነው የሚፈሱት እንደዛ ሲንቆረቆሩ ምንኛ ያምራሉ ያ አላህ አላሁመ ጅዐልና ሚን አህሊል ጀና فبأي آلاء ربكما تكذبان بيتኛው የጌታችሁ ጸጋ ታስተባብላላችሁ فيهما በነኚ ሁለት ያትክልት ስፍራዎች ውስጥ ፋኪሃቱን ፍራፍሬ አለ ወነኽሉን ተምር አለ ወሩማን ሩማንም አለ ይላል ዚዱንያ ላይ ሩማን እናቃለን ቀያይ ፍሬ ያለው ዱብልቡል የሆነ እንደዛ ያለ ፍሬ ነው አረቦቹ ዘንድ ይታወቃል እና ስሙ ነው የሚመሳሰለው ለምን الله سبحانه وتعالى በጀነት ውስጥ ምንዳን አዘጋጅቻለሁ ማላ አይኑ ራአት አይን ያላየችውን ነገር ማላ አይኑ ራአት ወላ ኡዝኑ ሰሚዓት ወላ ኡዝኑ ሰሚዓት ጆሮ ሰምታ ማታቀውን በሰው ልብ ላይ ውል ብሎ የማያቅን ጀዛ ነው አላህ ያዘጋጀው فبأي آلاء ربكما تكذبان فبأي بيتኛው ማለት ነው بأي with which آلاء آلاء ማለት ጸጋዎች ማለት ነው فبأي آلاء ربكما ቱከዚባን በጌታ ቤትኛው የጌታችሁ ጸጋ ነው የምታስተባብሉት ቱከዚባኒ አዩሃል ኢንሱ ወልጂን እናንተ ሰዎችና ጋኔኖች ይላል ፊሂና በነኚህ ጀነቶች ውስጥ ኸይራቱን ይላል ምግባረ ሰናዮች በጣም ጥሩ ባህሪ ያላቸው ሴቶች አሉ አለ ሂሳኑን በጣም ውቦች በጣም የሚያማምሩ ይላል ሱብሃንአላህ ኸይራት ምግባረ ሰናይ ባህሪያቸው በጣም የሚመች ማለት ነው እና ወንድም ይሁን ሴት ኮስኳሳ ባህሪ ካላቸው አይመቹ ምንም ቆንጆ ቢሆን ወንድየው ቆንጆ ቢሆን ሴቷ ቆንጆ ብትሆን ማለት ነው ኝኝኝኝኝኝ የሚሉ ማለት ነው ነዝናዛ ከሆኑ አይመቹ ለዚህ ነው አላህ ሱብሃነ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም فبما رحمه من الله كالله بهنا اذنت لنت لهم ለነሱ ለዘብክላቸው ወለው ኩንተ ፈዘን ኮስኳሳ ብትሆን ገሊዘል ቀልብ ልበደረቅ ለንፈዱ ሚን ሐውሊክ ካንታ ጠገብ ይበተኑ ነበረ ይላቸዋል እና አንዳንድ ሰዎች በቃ በጣም የሚያስቀኑ ናቸው እጅግ የሚያስቀኑ ናቸው አንዳንድ ሰዎች ባህሪያቸው እና አንዳንዱ መልኩ መለስ ያለ ይሆንና ባህሪው እጅግ ያማረ ይሆናል አንዳንዱ መልኩ የላቀ ሆኖ ባህሪው የከፋ ይሆናል ግን ሰዎች የሚመርጡት ባህሪው ያማረው ነው የጀነት ሴቶች ግን ባህሪያቸው እጅግ ማራኪ ደግሞ በጣም ቆንጆዎች ናቸው ዱንያ ላይ ሙእሚን ሆነው ያሳለፉ ሴቶች ሁሉ በእንዲህ መልኩ ነው የሚሞሸሩት እና ጀነት ውስጥ ማንንም ሴት ልጅ በጣም ምግባረ ሰናይ የሆነ መልኩ ያማረ ድምጹ ጭምር የሚያምር ባል ይኖራታል። ከዛ በኋላ በጣም ከመጓደዳቸው የተነሳ አልহামዱሊላሂ الذي جعلني لك وجعلك لي እኔ ላንተ አንተ ለኔ ያደረገው አላህ ምስጋና ይገባው ይባባላሉ። ምንኛ ያምራል! ለዚህ ይሄ ፍቅር የሚባል ነገር በባልና ሚስት መሃል ያለ ግንኙነት ለየት ያለ ውዴታ ያ እጅግ ጸጋ ነው ኒዕማ ነው። ያ ረብ አለኝ ከመሐከላችን አላህ ያላገቡ ወንዶችን ኸይረኛ ሚስቶችን አላህ ይወፍቃቸው። ከመሐከላችን ያላገቡ ሴቶችንም አላህ ኸይረኛ ባል ይወፍቃቸው። የባለቤቴ እናት ምን ይላሉ? 7 አመት ዱአ ይደረጋል ለትዳር ይላሉ። እና ዱአ አድርጉ ሚስጥራችንን ለአላህ መንገር እናፍራለን እንዴ? አላህ ያውቀናል አይደል እንዴ? ስለዚህ አላህ ሆይ ኸይረኛውን ክጠመኝ። ተጋብታችሁ ያላችሁ ሰዎች ደግሞ አላህ ሆይ ሚስቴን صالح አድርግልኝ፣ አላህ ሆይ ባሌን صالح አድርግልኝ ይባላልኩ። ልቡ በአላህ እጅ ነው ያለው፣ ልቧ በአላህ እጅ ነው ያለው። ለዚህ እንዲህ በዲን ማለት ነው ጥሩ በመሆን ሀያታችንን ልናሳምር ይገባል። አላህ ይወፍቀንና فيهن خيرات حسان فبأي آلاء ربكما تكذبان تادبيتኛው የጌታችሁ ጸጋ ታስተባብላላችሁ። እነኚህ ሴቶች ሑሩን ይላል። ሑሩን ማለት አንድ በጣም ነጭ የሆኑ ናቸው፣ አካላቸው ንጹህ ነጭ ሑር ይባላል። ሑሩ ሑር ዒንም ተብሏል። ሌላ ቦታ ዒን ማለት ሑሩ ልዒን ዒን አይ አይናቸው ደማቅና ትላልቅ የሆነ ጥቁሩም ደማቅ ነጩም ደማቅ። አሁን ግን ሑሩን ተብሎ ቢዩዱን ተብሏል። ቢዩዱን ልክ እንደ እንቁላል አካላቸው ነጭ የሆነ መቅሱራቱን የተጨጎሉ ናቸው ደግሞ ፊልኺያም ይላል። ኺያም ማለት በጎጆዎች ውስጥ የጀነት ጎጆ ወደ ላይ 60 ክንድ ነው። በአደም አለይሂ ሰላም ክንድ 60 ክንድ ነው። 60 ክንድ ነው። ما معنى هذا؟ السم باللؤلؤ وزبرجد ومرجان من ذهب وفضة انني تقلق لو كورق كبر كلول كالماس كزبرجد كتلايو نغروج يتسرى نو ملائكوچ ناتشو مهندسوچو يسرو بالله سبحانه وتعالى تزاز ازا وسط هنا خادموچ مالوات ባሏ ሲመጣ ተጠብቀዋለች። እስኪ ያ አላህ እንደዛ ካሉ ሴቶች አድርገኝ ያ አላህ ብላችሁ ሴቶች ዱአ አድርጉ። እንደዛ ያሉ ሴቶችን ከሚወፈቁ ደግሞ ወንዶች አላህ ያድርገን ስትሉ ወንዶችም ለምኑ እና ያ አላህ እንዲህ ካሉ ሰዎች አድርገን። مقصورات في الخيام لان يتجغلوا ናቸው። አዎ እስኩቲ እስኩቲ حور مقصورات في الخيام خير فبأي آلاء ربكما تكذبان لم يطمثهن لم يطمثهن يالجسساتشو يهونو انس قبلهم كنرسو بفيت سوم ولا جان جهنم يالجسساتشو الى نا اندي ادرغو دنگل ادرغو الله اذا وسط ياقوياچوال يا رب العالمين كذا اندني يجنت سوچ متكئين يمين فلاسسو يهونالو اتكاء تغادما مالتنو متكئين يميغادمو يمين فلاسسو يهونالو الله متكئين يمجرشا يتمچاچ نورو لا اسبيزا متي مچنك الا لبيت كراي مچنك الا كل شيء لبيت كراي ما سبيل فيول ما سبيل لبي سبوچي من لكالو من لسرا everything يتموالا نكرنو منين يا مارانو حتى الصلاة صوب يلم صلاة يلم ركوع سجود يلم قيام الليل يلم صوم يلم بكاء هكذا سبحان الله مدست من مدست باچو نغروچ بزاتاچو اللهم اجعلنا من اهل الجنة قلنا ايه نو متكئين على رفرف نلال الرفرف مالت منطاف نو بتام وفرام يهونا منطاف رفرف يبالا خضرين على ارنغادي يهونا رفرف منطاف لاي يتنفلاسسو يهونالو وعبقري لال عبقري مالت سجاجا مالت نو كرفرف وينم كبساط من النوم ليو منطاف طاف طافو يتكمكما الله ሁለት ጫፉ ደግሞ ዘርፍ ነገር ያለው ያለው አለ ይሄ ደግሞ ስጋጃ ይባላል ይሄ ነው አብቀሪ የሚባለው وعبقري حصان በጣም በሚያማምሩ ስጋጃዎች ላይ አብቀሪ እንደዚሁም رفرف خضر አረንጓዴ የሆነ thick وفرام በጣም የሚደላ የሆነ ምንጣፍ ነው رفرف الزالي ينفلاس سارلو فبأي آلاء ربكما تكذبان تادا بيتن يو يجيتا جوز اگانو متاستباب بلوت علنا الله تبارك اسم ربك ذي الجلال والإكرام تبارك اسم ربك يجيتا سم لاك لك انا تقباو ذي الجلال يزا ذي الجلال يلقنا يلقنا على ذي الجلال يلقنا انا والاكرام يلقسنا لقسنا لقاسنت لقسنا يلقسنا بالتبيت الى لقسنا يلقسنا بالتبيت يلقسنا انا لقسنا على لقاس معناته نو اكرام يلقنانا يلقسنا بالبيت يهونه يهونهو جيتا سمو لاك تبارك اسم ربك ذي الجلال والاكرام اخوتي سبحان الله نا والله سورة الرحمن عندي على بشراوچن ازلوال الحمد لله بزي زوريا مشكركر يجنن سوچن اخبار مسمات قلال نعمه አይደለም ይሄው ከታች ጀምረን አራተኛ جزء ውስጥ ነው ያለነው الحمد لله الله سبحانه وتعالى زي دنيا لي ያለውን ፈተና የሚያልፉ በዒባዳ የሚበረቱ መልካም ስነ ምግባር የሚላበሱ ሰዎች ለዲናቸው ታጋዮች ኻዲሞች ከሚሆኑ ሰዎች አላህ ያደርገን። ጀነት ውስጥ ደግሞ አላህ ይሰብስበን። اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم ابسط رزقنا اللهم ابسط رزقنا اللهم ابسط رزقنا نحن فقراء فأغننا. اللهم ابسط رزقنا وأصلح أعمالنا واختم بالصالحات أعمالنا. اللهم طول أعمارنا يا ذا الجلال والإكرام يا حي يا قيوم. اللهم أصلح أولادنا واجعلهم قرة عين لنا يا ذا الجلال والإكرام. اللهم ارزقنا ذرية صالحة ذرية صالحة يا ذا الجلال والإكرام يا حي يا قيوم. اللهم ارفع درجاتنا وثقل ميزاننا ويمن كتابنا. اللهم وفقنا لما تحبه وترضاه. اللهم اجعلنا ممن يتسابق إلى الخيرات ويجتنب السيئات يا ذا الجلال والإكرام. اللهم احفظنا بالإسلام قائمين واحفظنا بالإسلام قاعدين واحفظنا بالإسلام راقدين. توفنا مسلمين والحقنا بالصالحين. اللهم صل وسلم وبارك على محمد وعلى آله وأصحابه. وآخر دعوانا الحمد لله رب العالمين. والسلام عليكم ورحمة الله وبركاته. مايك فري.